والعاقبة للمتقين ولا عدوان إلا على الظالمين. ثم الصلاة والسلام الأتمان الأكملان على سيد الأولين والآخرين نهي أجمعين. جزاك الله خيرا حانوتا ولا تشونم ይቅርታ አድርጉልኝ። ትንሽ በሆነ ነገር ቢዚ ስለነበርኩኝ ነው 22 ደቂቃ አቃጥዬባችኋለሁ። አይደገምም ቢኢዝኒላህ አዘወጀል። አውፉ በሉኝ። ወደ ትምህርታችን እንግባ። አላሁ ስብሓነሁ ወተዓላ እኔን ሀቅ ተናጋሪ፣ እናንተን መልካም አዳማጭ፣ በመጨረሻ ሁላችንም እምንተገብር አላህ ያድርገን። ባላችሁ ሰላት ወሰላም ሐቆች ጨርሰን የነቢያቶችን ሐቆች መዘርዘር ሳንገባ እንደ መንደርደሪያ መግቢያ ነገር እየተነጋገርን ነበር። በእነሱ ማመን እንዳሰን የቆም ነው። ቁርአን ውስጥ አላሁ ስብሓነሁ ወተዓላ የእሱን መልእክተኞች ሲገልጽልን በሁለት አይነት መንገድ ነው ያስቀመጣቸው። የዘረዘራቸው አሉ። ምን ያህል እንደሆነ ቁጥራቸውን አይተናል። እነሱ የተጠቀሱባቸውን ምዕራፎችም ከነ ቁጥራቸው አይተናል። እነዚህን በዝርዝር ማወቁ ግድ ይላል። በሁለተኛ ደግሞ ብለን ነበር የቆምነው ካልተሳሳትኩ። አሁን የምፈልገው ይሄንን ሁለተኛውን ክፍል ከመናገሬ በፊት የተዘረዘሩትን 25ቱንም እናገራለሁኝ። ወይ ሸምድዳችሁት ከሆነ የሸመደደች ወይም የሸመደደ በነገራችን ላይ ሄሩም እህቶቼ ብቻ እያልክ አስተምር ነው ያላችሁኝ መሰለኝ ካልተሳሳትኩኝ አይደል? ባለፈው ወንዶችን አላገኘንም ነበር። ዛሬ አሉ እንዴ? እስኪ ካሉ አንዳንድ ይስጡኝ። ወንዶች ካላችሁ አንዳንድ ወንዶች አንዳንድ የሉም የለውም የሉም አንዳንድ ይስጡኛ። እስቲ ወንዶች ካላችሁ አንዳንድ። ኡሙ ሀጀራ የሚባል ወንድ አለ እንዴ? አቡ አነስ ዌልካ መንሱር ሁለት ብቻ። አሀ ሰይፉዲን አህለን ወሰሀለን ሶስት። ባለፈው አንድ ወንድ የለም ነበር። አይገርምም? ይመስለኛል ስሞታ አቅርባችሁ ነው እንዲ ያመጣችኋቸው እህቶቻችን ወንዶችን። ለማንኛውም ዛሬ እንግዲህ የተቀዳውን አዳምጣችሁ ከሆነ መልሱን መልሱ፣ አለበለዚያ ግን እኔ ሩም ውስጥ እህቶቻችን እያልኩ ብቻ ነው የማስተምረው። ወንዶቹ ካሸነፉ ወንድሞቼና እህቶቼ እያልኩ አስተምራለሁኝ፣ አለበለዚያ ግን እህቶቼ እያልኩ ነው የምቀጥለው። አሁን ይህንን ሊነግረኝ ወይም ልትነግረኝ የምትችል እህቴ ወይም ወንድሜ እጅ ወደ ላይ። የፌዴራል አይደለም እጅ ወደ ላይ ማለት የትብብር ብቻ ነው። እሺ ስለዚህ እስቲ ይሄንን ለመመለስ ዝግጁ ጥያቄውን ልድገመው። አላሁ ሱብሓነሁ ወተዓላ ቁርአን ውስጥ አላሁ ሱብሓነሁ ወተዓላ የእሱን መልእክተኞች ሲነግረን በሁለት አይነት መንገድ ነው የነገረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ሰላም አለይኩም ኡስታዝ፣ የተጠቀሱበትን ከና አያው ነው የምጠቅሰው ወይስ ዝርዝራቸውን ብቻ ነው? ከና አያው ልጥቀሰው? አደም አለይ ሰላም ነው የመጀመሪያው የተጠቀሰው። ሱረተል ጦሃ አያ 115 ላይ ተጠቅሷል ማለት ነው። ሁለተኛው በ18ቱ ነቢያቶች ደግሞ የተጠቀሱት ሱረተል አንአም ከ83 ከ87 የተጠቀሱት እሱም ኢብራሂም አለይ ሰላም፣ ኢሳቅ አለይሂ ሰላም፣ ያዕቆብ አለይሂ ሰላም፣ ኑህ አለይሂ ሰላም፣ ዳውድ አለይሂ ሰላም፣ ሱለይማን አለይሂ ሰላም፣ ኢዮብ አለይሂ ሰላም፣ የሱፍ አለይሂ ሰላም፣ ሙሳ አለይሂ ሰላም፣ ሃሩን አለይሂ ሰላም፣ ዘከሪያ አለይሂ ሰላም፣ የህያ አለይሂ ሰላም፣ ኢሳ አለይሂ ሰላም፣ እስማኤል አለይሂ ሰላም፣ የኑስ ሉጥ አለይሂ ሰላም። እነዚህ በ18ቱ ባንድ ከ83 ከ87 የተጠቀሱት ናቸው ማለት ነው። ሌላኛው ደግሞ የተጠቀሰው ኢድሪስ አለይሂ ሰላም ነው። የተጠቀሰበትም ሱረተል መርየም አያ 56 ላይ ተጠቅሷል ማለት ነው። ሌላው አምስቱ የቀሩት የተጠቀሱት ሁድ አለይሂ ሰላም የተጠቀሰው ለሌሎቹ ልልቀቅ እንደ ኡስታዝ ሌሎችም እንዲሳተፉ እዚህ ድረስ ይብቃኝ። استاذ لتعرسوا للناقر لليلوتو ويس نيو لتعرسوا اوكي لتعرسوا ليلو من دنو امستو يتقاروت يتتقصوت هود عليه السلام يتتقصوا من دنو سورة الشعراء آية 123 125 ተጠቅሷል ማለት ነው። አድ የሚባሉ ህዝቦች አው ህዝቦቻቸው መልክተኞቻቸው ስላስተባበሉ አሉ። ምክንያቱም አንድ መልክተኛ አስተካስተ እና ሁሉ አንድ መልክተኛ ሁሉንም አንድ መልክተኛ ካስተባበሉ ሁሉንም እንዳስተባበሉ ይቆጠራልና ይሄንን በአያው ተጠቅሶታል ማለት ነው። ሌላው ደግሞ ሳልህ አለይሂ ሰላም የተጠቀሰበት እንደዚሁ ሱራተ ለሹራ 141 እስከ 143 ነው ተጠቀሰው ማለት ነው። ሌላኛው ደግሞ ሸዓይብ አለይሂ ሰላም የተጠቀሰው ከ176 እስከ 178 ማለት ነው የተጠቀሰው። በዚሁ አያ ላይ ነው የተጠቀሰው ማለት ነው። ሌላው ሱራተ ሷድ ላይ የተጠቀሰው እስማኤል አለይሂ ሰላም ነው። አያ 48 ላይ ነው የተጠቀሰው። ሌላም ነብይ እዚህ ላይ ተጠቅሷል ማለት ነው። ዙልኪፍሊ ባለውን ይሄን ነብይ አላቀውም ነበር እና ተጠቅሷል ማለት ነው መሰለኝ። አላሁ አለም ኑሪል ጥሩ ነው። መጨረሻውን ግን ይቆራረጥብሽ ነበር። ትይዣለሽ ትለቂያለሽ። እየተንቀጠቀጥሽ ነው እንዴ? ኑረልጀና ወይስ ማይኩ ከጅሽ እየወጣ እንትኖቹን በትክክል አትናገሪያቸውም ነበር? ጥሩ ነው። አንድ ቦታ ላይ ግን ይኸው ሁለት ነገሮች እንዲስተካከሉ ፈልጋለሁኝ። አላህ ይጨምርልሽ፣ ጎበዝ ነሽ ኑረልጀና፣ እንደ ስምሽ አላህ ያድርግሽ። አንደኛ ቅደም ተከተል አልጠበቅሽም። ሱረቱል አንዓም ላይ ቅደም ተከተል አልጠበቅሽም እንደተነገረው። ሁለተኛ ሱረቱ ሷድ ላይ እስማኤልን ሳይሆን የምንፈልገው ዙልኪፍልን ብቻ ነው የምንፈልገው። ሌሎቹ እንዲያውም ለምን አብረው ተጠቀሱ? ተጠቅሰው ሲያበቁ እቺን አንቀጽ ለምን እንደማስረጃ አልተጠቀምንባትም ብዬ ኡኽቲ ፊላህ ነው ስሟን እርግጠኛ ካልሆንኩኝ በሃንዱሻ ገብታ ይሄን መልስ መልሰዋለች። ለምን እዚህ ቦታ ላይ አልተጠቀምንም ስል እዛ ቦታ ስለተጠቀሱ አለችኝ። ስለዚህ ጥሩ ነው ሙከራሽ። 90%ቱን መልሰሽዋል። ሳልሳሳት እመልሳለሁ። ሁሉንም እጅ ወደ ላይ። ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ሰሞታ። ኦኬ ኡስታዝ። መጀመሪያ የተጠቀሱት አደም አለይሂ ሰላት ሱረቱል ጣሃ አያ 115 ላይ፣ 18ቱ ደግሞ የተጠቀሱት ሱረቱል አናም ከ83 እስከ 87 ያለው ቁጥር እዛ ላይ የተጠቀሱት። እድሪስ አለይሂ ሰላም በሱረቱል ሱረቱል ማርያም ቁጥር 58 ኢንሻአላህ እስከ 63 አስቆሙኝ ብዙ ሳልሄድ። ሁድ አለይሂ ሰላም ሱረቱል አሹራ ቁጥር 123 እስከ 125 አያ ላይ ናቸው። ነብዩላህ ሷሊህ አለይሂ ሰላም ሱረቱል ሹዓር ከ141 እስከ 143 ሹዓር አለይሂ ሰላም ሱረቱል አጠበቁን ቅድም ተቀጥል ኦኬ በቃ ሽማይክ እንደዛ ሆነ። እዚህ ላይ ሲጣፍ ኦኬ ከቻልሽ 18ቱን አልጠቀሻቸውም። 18ቱን ዘር ላ እንዳቀማመጣቸው ብዬ ነበር እኮ ካላስታወሳችሁ በስተቀር። እሺ ካልተጠየቀ ይቅርታ። አሁን ስትጠቅሱ 18ቱን ስትጠቅሱ እንዳቀማመጣቸው ያጻፍኳችሁ እኮ አለ፣ እሱን ለመከተል ሞክሩ። ይሄንን ለመመለስ የምትችሉ ካላችሁ እጅ አውጡ፣ አለበለዚያ እኔ ልድገመውና ወደሚቀጥለው ትምህርታችን እንሂድ። እሞለው የምትሉ ካላችሁ እጅ አውጡ። ኑረልጀና ዳግመኛ። እሺ ዌልካም። ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ልጀምረውና ከተሳሳትኩኝ አቆሙኝ። 18ቱን ነው ያሉት አይደለም? እሺ የመጀመሪያ ኢብራሂም አለይሂ ሰላም ከተሳሳትኩኝ ያው ምልክት አሳዩኝ። ኢብራሂም አለይሂ ሰላም ኢሳቅ አለ ነው አይደለም? ኦኬ ከ18ቱ ውስጥ መስሎኝ ነው። ኦኬ አሰላሙ አለይኩም። ጀዛኪላሁ ኸይረን በድጋሜ ኑር አልጀና። እንግዲህ እኔው ልድገመውና እንለፈው። ግን አንድ ነገር እንድትተባበሩኝ የምጠይቃችሁ ነገር ትምህርቱን ሙሉን ከመጀመሪያ እስከ መጨረሻ ጻፉት አላልኩም። ግን በጣም እነዚህ ፖይንቶች ቀላል ናቸው። ብትይዟቸው ጥሩ ነው ብዬ አስባለሁኝ። ቅር እንዳትሰኙ። አሁንም ፍቃደኛ ከሆናችሁ እጃችሁ ላይ ወረቀትና እስክሪብቶ ይኑር፣ ለመጻፍ ሞክሩ። በመጀመሪያ ደረጃ አላሁ ሱብሃነሁ ወተዓላ ቁርአን ውስጥ መልእክተኞችን የተቀሰልን በሁለት አይነት መንገድ ነው። ዝርዝር እና ድፍን የሆነ አገላለጽ። ዝርዝር እና ድፍን የሆነ አገላለጽ። የተዘረዘሩት ቁጥራቸው 25 ብቻ ናቸው። የተዘረዘሩት 25 ብቻ ናቸው። ከ25ቱ 18ቱ በአንዲት የቁርአን ምዕራፍ ውስጥ ተጠቅሰዋል። በአንዲት የቁርአን ምዕራፍ ውስጥ ተጠቅሰዋል። የምዕራፏ ስም ሱረቱል አንዓም ከ83 እስከ 87። 18ቱ የተጠቀሱባት የምዕራፍ ስም ሱረቱል አንዓም ጀዛከላሁ ኸይረን መዲና ሱረቱል አንዓም አኑታ ጀዛከላሁ ኸይረን ከ83 እስከ 87። ፍጥነት የሌላችሁ ሎጊው ላይ የሚጻፈውን እያያችሁ ገልብጡ። በቅደም ተከተል ሲቀመጡ እነዚህ 18ቱ እንደሚከተለው ይሆናል። 18ቱ እንዳላላካቸው በቅደም ተከተል ሲቀመጡ እንደሚከተለው ይሆናል። አደም፣ ኑህ፣ ኢድሪስ፣ ሁድ፣ ሳሊህ፣ ሹዓይብ፣ ኢብራሂም፣ ኢስሐቅ፣ እስማኤል፣ ያዕቁብ፣ ዩሱፍ፣ ሙሳ፣ ሃሩን፣ ዳውድ፣ ሱለይማን፣ አዩብ፣ አልየሳዕ፣ ዩኑስ፣ ሉጥ፣ ኢልያስ፣ ዘከርያ፣ ያሕያ፣ ዙልኪፍል፣ ዒሳ፣ ሙሐመድ ሰለዋቱላሂ ወሰላሙሁ ዓለይሂ። ጥሩ። እነዚህ ግልጽ ናቸው? ግልጽ ናቸው? አልቸኮልኩም ስነግራችሁ። ኦኬ፣ በጣም ጥሩ። የሚፈለገውም እኔ የጠቀስኩት 25። ጥሩ። እነዚህ 25ቱ አሁን በዘረዘርኩት መንገድ ነው እንደ አላላካቸው። ኖ አይደገምም። ከዚህ የበለጠ እነዚህ እንደ አላላካቸው ነው የተናገርኩት። ጥሩ። 18ቱ ቱል አንዓሙስት 18ቱ ሱረቱል አንዓም ውስጥ የተጠቀሱት እንደሚከተለው ነው። ሱረቱል አንዓም ውስጥ የተጠቀሱት አሁን 18ቱን ሱረቱል አንዓም ውስጥ 18ቱ እነማን እንደሆኑ ለማወቅ ከ18ቱ ውጪ ያሉት የት ቦታ እንደተጠቀሱ ማወቃችን አጭር የሆነ መንገድ ነው። 18ቱ ተመልከቱ። 18ቱ ሱረቱል አንዓም ከ83 እስከ 87 የተጠቀሱትን ለማወቅ ከ18ቱ ውጪ ያሉትን ሰባቱን ማወቃችን በቀላሉ እንድናውቅ ያስችለናል። አደም የተጠቀሱበት ሱረቱ ጣሃ 115 አደም አለይሂ ሰላም የተጠቀሱት ሱረቱ ጣሃ 115። ኢድሪስ የተጠቀሱት ሱረቱ መርየም ቁጥር 56። ኢድሪስ ሁረል አይን ጀዛኪላሁ ኸይረን አህሰንቲ፣ በጣም ጥሩ ነው። ይሄንን ኮፒ አድርጉት። ኢድሪስ ሱረቱ መርየም ቁጥር 56። ሁድ አሹዓራ ቁጥር ከ123 እስከ 125። ሁድ አሹዓራ ከ123 እስከ 125። ሳሊህ አሹዓራ ከ141 እስከ 140 ሶስት ሷሊህ የተጠቀሱት አሹዓራ ከመቶ 41 እስከ መቶ 43 ሹዓይብ ሱረቱ ሹዓራ ከመቶ 76 እስከ መቶ 78 ሹዓይብ ሱረቱ ሹዓራ ከመቶ 76 እስከ መቶ 78 ዙልኪፍል ሷድ ሱረቱ ሷድ ቁጥር 48 ذُلْكِفْ سُورَةُ صَعَدْ قُطِرْ أَرْبَى سَمِّنْتْ محمد صلى الله عليه وسلم محمد صلى الله عليه وسلم أحزاب الأحزاب قُطِرْ أَرْبَى قُطِرْ أَرْبَى كَالنَّزِي كَسَبَاتُو كَالنَّزِي بَزِرْزِرِ أَسْكَمَّتْنَا عَجَوْ كَسَبَاتُو وِتْ يَعْلُوتْ أَسْرَى سَمِّنْتُو ሱረቱል አንዓም ላይ አሉ ማለት ነው። እስቲ ግልጽ ይሆንላችሁ አንዳንድ ስጡኝ። ግልጽ ይሆንላችሁ ያላንቀላፋችሁ ያልተኛችሁ ጥሩ በሎቢው ላይ ስታስቀምጡላችሁ የነበራችሁ የጻፋችሁ ጀዛኩሙላሁ ኸይራን። እንግዲህ እነዚህ ተዘርዝረዋል ቢቻል ስሞቻቸውን ብትሸመድዱ መልካም ይሆናል። አለበለዚያ ግን ይሄንን የተዘረዘሩ 25 እንዳሉ ማወቁ ራሱ በቂ ነው። የዛሬው ትምህርታችን ሁለተኛው ክፍል ነው። ሁለተኛው ክፍል መለም نعلم اسماءهم ولم يقص الله علينا اخبارهم ስሞቻቸውን የማናውቃቸው ታሪኮቻቸውንም ደግሞ አላህ ያልተረከልን አሉ። የቅድሞቹ ስሞቻቸው የተነገረን ታሪኮቻቸው የተተረኩልን ናቸው። ሁለተኛው ክፍል ስሞቻቸውንም አናውቅም እንደገና ደግሞ የነሱ ታሪክም ለኛ አልተተረከልንም። እነዚህኞቹ ቁጥራቸው በጣም በርካታ ነው። አላሁ ሱብሃነሁ ወተዓላ እንጂ ማንንም አያውቃቸውም። ልብ በሉ የቅድሙ 25ቱን እኛ ማወቅ እንችላለን። እነዚህን ሁለተኛዎቹን ግን አላህ እንጂ ቁጥራቸውን አያውቅም። ስለዚህ እንዴት ነው በእነዚህ ምናምነው የሚል ጥያቄ ቢነሳ ላ ይሄ አባባል ትክክል አይደለም 124000 የሚለው ሐዲሱን ዑለማዎች አልተስማሙበትም። ግማሾቹ ሐዲሱን ያደክሙታል፣ ግማሾቹ ሐሰን ነው ይላሉ። ግጭት ስላለ ለኛ ደግሞ ማስረጃ አለን ከቁርአን። ጉድ ምን እንደሚል ስታዳምጡ ያልተነገሩን እንዳሉ እናውቃለን። ሁረል አይን 120000 የሚለውም ትክክል አይደለም። እኔ ግልጽ በሆነ አማርኛ ላስቀምጥላችሁ ከ25ቱ ውጪ ያሉት ለኛ አልተተረኩልንም። 120000 or 124000 የሚሉት የሚጠቀሙባቸው ሐዲሶች እንደ ማስረጃ ኺላፍ አለበት፣ ልዩነት አለበት። ያልተጠቀሱ እንዳሉ የሚቀጥለው የቁርአን አንቀጽ ስላለ አትቸኩሉ ለመጻፍ ከታች አይውላችሁ። የተተረኩልንን እንደተተረኩልን ከነስማቸው እናምንባቸዋለን። ያልተተረኩልን ደግሞ በድፍን አላህ የላካቸው በርካታ መልእክተኞች አሉ ብለን እናምናለን። እንዳትረሱ እቺን ፖይንት ያዟት። የተተረኩልን እንደተተረኩ አድርገን ስማቸውንም ታሪካቸውንም እናምንበታለን። ያልተተረኩልን ግን ስማቸውን ባናውቅም በርካታ አላህ የላካቸው መልእክተኞች እንዳሉ ለናመን ግድ ይለናል። ጥሩ የተተረኩና ያልተተረኩ እንዳሉ የምታሳየው የቁርአን አንቀጽ እና ምዕራፍ ያዙ ሱረቱ ጋፊር ቁጥር 78 ዌልካም ራቢያ ተላደውያ ሱረቱ ጋፊር ቁጥር 78 እዚች ላይ ያለችው እዚች ምዕራፍ ውስጥ ያለችው አንቀጽ ለኛ የተተረኩ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የተተረኩና ጀዛኪላሁ ኸይራን ኡሚ አብዲን የተተረኩላቸውና ያልተተረኩ እንዳሉ እንዴት ትላለች? ቴክስት ቀንሱ አይዋ ጀዛኪላሁ ኸይራን ሐኑታ እሱን ሎቢ ላይ የምታደርጓቸው አንገብጋቢ ካልሆኑ በስተቀር ብትቀንሱና ብታዳምጡ ጥሩ ነው። አቴንሽን እንዳትሰርቁ ብዬ ነው። ለአዳማጮቹ ይቅርታ አርጉልኝና እንዲህ ይላል አላሁ ሱብሃነሁ ወተዓላ። ምዕራፏን ይዛችኋል? ምዕራፏን የተረኩልህም ያልተረኩልህም አሉ ያላቸው ያለባት ምዕራፍ ጋፊር 78 أعوذ بالله من الشيطان الرجيم ولقد أرسلنا رسلا من قبلك منهم من قصصنا عليك ومنهم من لم نقصص عليك وَمَا كَانَ لِرَسُولٍ أَن يَأْتِيَ بِآيَةٍ إِلَّا بِإِذْنِ اللَّهِ فَإِذَا جَاءَ أَمْرُ اللَّهِ قُضِيَ بِالْحَقِّ وَخَسِرَ هُنَالِكَ الْمُبْطِلُونَ انْدِهِ لِلْجِتَاچِن وَلَقَدْ أَرْسَلْنَا رُسُلًا مِنْ قَبْلِكَ ካንተ በፊት መልእክተኞችን ልከናል منهم كنسو من قصصنا عليك بانت يتركنله علو ومنهم كنسو من لم نقصص عليك يلتركنلهم علو وما كان لرسول لملئتنا يمجبا ايدلم አያቲየ ቢአየቲን ተአምር ሊያመጣ ህዝቦቹን ለማሳመኛ የሚችል ተአምር ለማምጣት አይችልም ኢላ ቢኢዝኒላህ በአላህ ፍቃድ እንጂ ፈኢዛ ጃአ አምሩላህ የአላህ ውሳኔ ሲመጣ ቁድየ ቢልሐቅ በእውነት ይፈረዳል የዚያን ጊዜ ወኸሲረ ሁናሊከል ሙብጢሉን መና የቀሩ ሰዎች ውሸታሞች አስተባባዮች ይከስራሉ ወይም ከሰሩ ይላል። እቺ ምዕራፍ በግልጽ የተረክንልህም አሉ ያልተረክንልህም አሉ ስላለ 120 ሺህ ናቸው ኦር 124 ሺህ ናቸው የሚለው ውዝግብ ውስጥ መግባት አያስፈልግም። በዝርዝር የተቀመጡትን በዝርዝር አይተናል። ከነ ምዕራፋቸው ከነ ቁጥሩ ከነ ስሞቻቸው ከነዛ ውጭ ያሉትን ግን በድፍኑ መልእክተኞች እንዳሉ እናምናለን። ለነሱ መመሪያ ከአላህ ዘንድ የወረደላቸው እንዳሉም እናምናለን። በዚህ አጋጣሚ ለመልእክተኞች የወረዱ መመሪያዎች አሉ። በረሱልና ነብይ መካከል ያለው ዲፈረንስ ምን እንደሆነ ባለፈው ታስታውሳላችሁ? እስቲ ምታስታውሱ አንዳንድ ስጡኝ። በረሱልና በነብይ መካከል ያለውን ልዩነት በተወሰነ ባጭር አገላለጽ አስቀምጬ ነበር። መልካም ጥሩ። እንደዚያ ከሆነ ኑረል ጀና በኋላ ኢንሻአላህ ሰጥሻለሁ ማይክ። እንደዚያ ከሆነ ልብ በሉ፣ ነብይ የሚባለው አዲስ መጽሐፍ አልወረደለትም አዲስ ለመጣችሁ። ነገር ግን ከሱ በፊት የነበረውን ረሱል መጽሐፍ ይዞ ነበር ዳዕዋ የሚያደርገው። ረሱል ማለት ግን ኖ ሙአብዲን አንድ ነው ብያለሁ እንዴ? ያንቀላፋሽ ነበር እንዴ የምታዳምጪኝ? መልካም ኦኬ። ከሆነ ነገሩ ልብ በሉ፣ ልዩነቱ አንድ ነገር ላይ ብቻ ነው። ነብይ ማለት ለሱ አዲስ መጽሐፍ ያልወረደለት አለቀ። እና በምን ነበር የሚያስተምረው? ከሱ በስተፊት በነበረው መልእክተኛ መጽሐፍ። ረሱል ማለት ግን አዲስ መጽሐፍ ወርዶለታል ነው። በርካታ ሩሱሎች ነበሩ፣ በርካታ ነብዮችም ነበሩ። ለሩሱሎቹ አለይሂም አፍደሉ ሶላቲ ወአስከ ተስሊም የወረዱ በርካታ መጽሐፎች እንዳሉ በድፍኑ እናምናለን። ሆኖም ግን አራት አሉ ለኛ የተነገሩን፣ አራት መጽሐፎች صوفي إبراهيم وموسى يميلون كاتش أمرن سدست يوانو لنال على بلد زياجن بمسحف رجد جن عرطنا اتشو عرطو إنما ناتشو لأنما نستسدتو ملس لسد يميشل إجودلاي عرطون مسحف سمو تشاتشون لأنما نستسدتو ويلكم رابية العدوية. السلام عليكم ورحمة الله وبركاته أستاذ جزاك الله يدادوت عرادتو زبور لنبي الله داود عليه السلام سيهون إنجيل لإيسا عليه السلام تورات لموسى عليه السلام سيهون قرآن لرسول صلى الله عليه وسلم الله أعلم ما يكفري رابية العدوية عن شنم الله يدادي شو الله شنم الله يدادي ودمو شنم هاتو شي ينعلف من قزيم لنشان لك يمي قباونا قربينور الله اندي ودنو ስለዚህ አላህ እሱ ከወደዳቸው ልዩ ባሪያዎች አድርገን መልስሽ ትክክል ነው አበባ ስጡልኝ እስቲ ለራቢያ ተላደውያ አበባ አንድ አንድ አበባ ሁለት እንዳሰጡ አንድ አንድ እያንቀላፋሽ ስለሆነ የመለሰችው መልሱ ወንዶች አበባ ስጡ እስቲ እንደው አበባ በመስጠት እንኳን ተባበሩ ወንዶቹ መልስ ላይ መጭም ይላችሁ አላህ ይድረስላችሁ እንጂ እንደው ወንዶችን ታሰድባላችሁ አይደል ሩም ውስጥ ቁጭ ብላችሁ አድሚኖች ኮኔክሽን ሰላም አለይኩም ሰማ መልካም ጥያቄ ጠይቄ ራቢያ ተላደውያ መልሳ ነበር እሱን የሰጣውትን ኮሜንት የሰማችሁት አይመስለኝም አይደል ኦኬ አራት መጽሐፎች መልሰዋለች በትክክል ነው የመለሰችው መልሱን አራቱ መጽሐፎች ተውራት እንጂል ዘቡር ቁርአን ወይም ፉርቃን ተውራት ለሙሳ ኦሪት ብለው የሚጠሩት እነሱ እንጂል ለኢሳ ወንጌል ብለው የሚጠሩት እነሱ ዘቡር ለዳውድ መዝሙረ ዳዊት ብለው የሚጠሩት እነሱ ቁርአን ፉርቃን ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጥሩ ሱሁፍ ብሎ የተጠቀሰ ሁለት አለ ሱሁፍ ተብሎ የተጠቀሰ አህሰንቲ ተከከ ተውራት ቁርአን ፉርቃን የሚባላል እንደምታውቁት በርካታ ስሞች ስላሉት ነው ሱሁፍ ሱሁፍ ተብሎ ሁለት የተጠቀሰ አለ እነዚህ ሱሁፍ ለማን ለማን ነው የተሰጡት እስቲ ማን ይመልስ በማይክ ሱሁፍ በብሎ የተጠቀሰ አለ ለማን ነው የተሰጠው እሺ ኡሙ አብዲን ማይክ ፍሪ ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ ቆየ ሆኛ ፈወሉኝ ለነብይ ኢብራሂም እና ለነብይ ሙሳ ካልተሳሳትኩኝ ጀዛኩሙላህ ሱሁፊ ኢብራሂማ ወሙሳ ይላል ተጨማሪ ነው ማለት ነው አያችሁ ለሙሳ ተጨማሪ ነው ምክንያቱም ቅድም ተጠቅሷል ተውራት ለማን ነበር የተሰጠው ለነብዩላህ ሙሳ ነበር እዚህ ደግሞ ሱሁፍ የሚል ተጨምሮላቸዋል ነው እንግዲህ እኛ በመጽሐፎች ስናምን እንደ መልእክተኞቹ ለሁለት እንከፍለዋለን የተነገረንን ስሞቻቸውንና ለነማን እንደተሰጡ እናምናለን ያልተነገረን ደግሞ በአጠቃላይ ለመልእክተኞች መጽሐፍ አላህ አውርዷል ብለን በድፍኑ እናምናለን ይሄን ይመስላል ሌላዋ የቁርአን አንቀጽ አላህ Subhanahu Wa Ta'ala የተረከላቸውና ያልተረከላቸው ሰላም አለይኩም ወራህመቱላሂ ወበረካቱ ኡስታዝ አቡ ኻሊድ ማይክ ለቀዋል ማይኩን እንደገና ያዙት እጆትን ያዙ አንውት አልደዳሽ ይየ ነው ጀዛከላሁ ኸይራን ባረከላሁ ፊክ ወንድሜ በሌላ የቁርአን አንቀጽ ላይ አላሁ ሱብሃነሁ ወተዓላ ለኛ እንደተረከልን እና ያልተረከልንም እንዳሉ እንዲህ ብሎ ይናገራል በመጀመሪያ ሱረቱ አንኒሳ ሱረቱ ኒሳ ቁጥር 164 እስከ ቁጥር 165 ሱረቱ ኒሳ ቁጥር ከ164 እስከ 165 እንዲህ ይላል በነገራችን ላይ ሱራን ሱረቱ ኒሳ ቁጥር ከ164 እስከ 65 ዘክላው ኸይራ ሱረቱ ሪጃል የሚል አይታችኋል ወንዶች ቀዳውል ቀደር ወንድሜ አይታችኋል አያችሁ አንድ ሴቶችን አላህ ሱብሃነሁ ወተዓላ ከሰጣቸው ቦታ ይላሉ ዑለማዎች ሲናገሩ ሱረቱ ኒሳ የሴቶች ምዕራፍ ተብላ ተጠርታለች። ባይሆን ድንበር እንዳትተላለፉ በላቸው ቀዳውል ቀደር ነገርልኝ። እንግዲህ ሱረቱ ኒሳ የሚባል አለ ስለተባለ ብቻ የበላይ እንሆናለን ብለው እንዳያስቡ ነገራቸው። እሺ ለማንኛውም በኋላ አስተያየት ሰጡበታላችሁ። ይሄንን እስቲ ሱራዋን ላንብባትና ትርጉሟን እኔ أعوذ بالله من الشيطان الرجيم ورسولا قد قصصناهم عليك من قبل ورسولا لم نقصصهم عليك وكلم الله موسى تكليما رسولا مبشرين ومنذرين لئلا يكون للناس على الله حجة بعد الرسل كان الله عزيزا حكيما ورسلا ملائكتنيوچ አሉ ካንተ በፊት قد قصصناهم عليك ባንተ ላይ የተረክንልህ የሆኑ ورسلا ሌሎችም አሉ لم نقصصهم عليك ያልተረክንልህ የሆኑ ከተረክንልህ ውስጥ ለምሳሌ وكلم الله موسى تكليما الله سبحانه وتعالى موسى يميبالون ملائكتنياون ما ناغر اناغروتال رسولا ملائكتنيوچ سيሆኑ ሁሉም مبشرين ابساريوچ ملكام يميسروتن جنت አለችላችሁ ሲሉ ومنذرين አመፀኞችን ደግሞ አሳማሚ ቅጣት አለችላችሁ ብለው የሚያስጠነቅቁና የሚያስፈራሩ ሲሆኑ ልከናቸዋል። لئلا يكون للناس على الله حجة لسوچ بالله لا مسرجا انداينور بعد الرسل ملائكتنيوچن كلاكه بهالا يوم القيامه يمستمر على كلنم بلاو مسرجا اندا ياقربو استماريوچ لك يالهون يلال وكان الله الله نو عزيزا اشنا فينا حكيما طببنيا يلال انغدي وندموچنا هاتوچي ይሄንን ይመስላል። በአጠቃላይ የተተረኩልን እነማን እንደሆኑ አይተናል። ያልተተረኩትም አብዛኞቹ ለኛ እንዳል ተተረኩልን ተረድተናል። ይሄንን ርዕስ በዚሁን ዘጋዋለን። ቀጥሎ ልብ በሉ ወንድሞቼና እህቶቼ ኡሉል አዝም የሚባሉ አሉ። ኡሉል አዝም የሚባሉ አሉ። ምን ማለት ነው ኡሉል አዝም? የቁርጥ ወይም የቆራጥነት ባለቤት ማለት ነው። ኡሉል አዝም የሚባሉ አሉ። ኡሉል አዝም ይህ ትርጉሙ ተመልከቱ፣ ትርጉሙ የቆራጥነት ባለቤት ማለት ነው። ስንት ናቸው እስቲ? ሰምታችኋል? አንብባችኋል? ስለነዚህ ይታወቃሉ፣ በቁጥር ይታወቃሉ። አምስት። ጥሩ። እጅ አውጥቶ ወይም ማውጣታ የምትመልስ እስቲ እህቶቻችን ለወንዶቹ እድል ስጧቸው ካሉ አምስቱን ሊመልሱልን የሚችሉ እንደዎችን እንኳን ይመልሱ እንጂ ተራሳፈሩኝ እኮ። አሃ ሰይፈዲን ዌልካም ማይክ ፍሪ። ሰላም አለይኩም ወራህመቱላሂ ወበረካቱ። አንደኛ ኢብራሂም ኖ ሙሳ ኢሳ መሐመድ ናቸው። ሰላም አለይኩም ወራህመቱላሂ አበባ ስጡልኝ። ሁለት ሁለት ወንድ ስለሆነ ሁለት ሁለት ስጡት። ማሻአላህ ሁለት ሁለት አበባ ሁለት ሁለት ስጡት። ሰይፈዲን አይደለም እንዴ? ስሙ ራሱ እኮ አንድ ያሰጣዋል፣ ወንድነቱ ራሱ አንድ ያሰጣዋል። ማሻአላህ አምስቱንም ጠቅሷቸዋል። እነዚህ አምስቱ እሺ እሺ እሺ አላዳላም። ለማንኛውም ሶስት የሚሰጣት እህታችን ልትኖር ትችላለች አይታወቅም። ሰይፈዲን ተዘጋጅተህ ተጠብቅ። አንተ ብቻ ነህ መሰለኝ ወንድ እስካሁን ድረስ እንግዲህ እጅ አውጥቶ የመለሰ እንዳትሸነፍ። ለማንኛውም አምስቱ ልድገማቸው ነው። አምስቱን ልድገማቸው። አንደኛ ኑህ፣ ሁለት ኢብራሂም፣ ሶስት ሙሳ፣ አራት ኢሳ፣ አምስት ሙሐመድ ሰለዋቱላሂ ወሰላሙሁ አለይሂ መጅመዒን በሁሉም ላይ የአላህ ሶላትና ሰላም ይወረድባቸው። እነዚህ አምስቱ የቁርአንነት ወይም የቁርጥ አቋም ባለቤቶች ይባላሉ። ለምን እነዚህ ብቻ ዘክላው ኸይረን ሙአብዲን ለምን እነዚህ ብቻ አምስቱ ከበርካታ መልእክተኞች ወጡ ቢባል በእነዚህ ላይ የደረሰ ስቃይ አደጋ ችግር በሌሎቹ ላይ አልደረሰም። ተከከል نوح ابراهيم موسى عيسى محمد صلى الله عليه وسلم احسنتي سمرة ونسيت مين جاء كرتار قلت سمرة ينزيه فيسبوك بالتوك بايلوكس የቴክኖሎጂ ውጤት የሆኑ ላይ የምንተከማቸው ስሞች አንዳንድ ጊዜ አስቸግሩኛል። በተለይ እኔ ቶሎ አልረዳቸው። ለማንኛውም እነዚህ አምስቱ ያሳለፏቸው ስቃዮችና ችግሮች ሲታዩ አላህ Subhanahu Wa Ta'ala ልዩ የሆነ ቦታ ሰጥቷቸዋል። እስቲ እንመልከት እንደው ባጭሩ ኑህ ለምን ሊገቡ ቻሉ? እኛ የገቡበትን መንስኤ አልተነገረንም። እንደዚህ ስለሆነ አላለም። ግን ታሪካቸውን ስናነብ ቁርአን ውስጥ የተጠቀሰልንን ስንከታተል ትልቅ ሚና ተጫውተዋል። እነዚያ ምስቱ በእነሱ ላይ የተፈራረቁባቸው አደጋዎች ራሱ ስናስተነትናቸው ስናስተውላቸው በጣም የሚዘገንኑ ህይወት ያሳለፉ ናቸው። ኑህ አለይሂ ሰላም ኑህ 950 አመት ዳዕዋ አድርገዋል። 950 አመት ተመልከቱ። 950 አመት ደከመኝ ሰለቸኝ ሳይሉ ዳዕዋ አድርገዋል። የዳዕዋው እድሜ ብቻ ነው 950 አመት። አላህን መጨረሻ ላይ ሲደርሱ ያመኑላቸው በጣም ጥቂቶች ነበሩ። የኔ መልእክተኛ አላቸው ከአሁን በኋላ ሊያምንልህ የሚችል ሰው የለም አላቸው። ይህ ወህይ ሲወርድ ወደሳቸው ዱዓ አደረጉ። ربي لا تذر على الارض من الكافرين ديارا اميامنما يلم كالكين جتاي كاهم بوحالا ياندنم كهدي بيت مدر لاي اتاسقرا متي ك950 عامت بوحالا فلبث فيهم الف سنه الا 50 عاما الى عند شي عامت 50 عامت سيغولو الى القران يتاسقمطو اندزي نو سيقنس معناته 950 عامت دعوا كادرغو بوحالا كاهم بوحالا ليامن الله يميتشل سو يلم معناته يسمعلو اندموچي ناتوچي سمتاچو تال هولونم يالكوت نبي الله نوح من يحل لو دعوا يادرغوت استي صافوت 950 عامت بقامطو ዝም ስትሉኮ ድንገት ጆራችሁን አውቃችሁ ሰታችሁ ሳይሆን አዲስ አበባ ታክሲ ውስጥ ስትሄዱ ወይም ደግሞ በሙዚቃ ቤት አጠገብ ስትታልፉ የሆነ ሙዚቃ ሰምታችሁ ታውቃላችሁ ሴት የዘፈነችው አዎ ብቻ መልሱ እንጂ እንዳጽፉት የሆነ ሙዚቃ አኑታ ታውቂዋለሽ ማለት ነው። ጦሮ እንደዛ ሆኖብኝ ነው ማለት ነው። እኔ ከዛ ጋር ማነጻጸር አይደለም። አንዳንድ ጊዜ መሳቅ አሃ ሃኑታ አታውቂው ህም ማለትን ማለት ነው። ታዲያ ነው እኮ ኮዳቹ አይገባኝም። ጥሩ እኔ ጭር ስትሉ አይሰማም ብዬ ነው አላወኳትም። አይ ባስታውስሽ ታውቂያታለሽ አዲስ አበባ ከሆነ ተርሲ ላይ ዝም ያላችሁ መስሎኝ ነው አስታወሳችሁ አሁን አዎ ማሻአላህ። በነገራችን ላይ ዑለማዎች ምን ይላሉ መሰላችሁ? አንድ ነገር ልንገራችሁ። የሰው ልጅ አሉ የሰው ልጅ ተፈጥሮ ሲፈጠር ነፍስያው ከየሙዚቃ ድምጽ የሚሰጠው ስሜት በውስጡ አብሮ አላሉ። የሰው ልጅ ሲፈጠር እውስጡ ወደደም ጠላም የፈለገ ኢማን ቢኖረው ያማረ ክላሲካል ሲሰማ የተወሰነ ነገር ይሳባል። ያም ስለሆነ ነው ነፍስያህን ከዛ አሽንፈ ከወሰድካት አጅርም ታገኘው። የሸይጣን ሙዚቃ የተባለውም ለዛ ነው። ትክክል። ስለዚህ ነብዩላህ ኑህ አለይሂ ሰላም 950 ዓመት ዳዕዋ አደረጉ። በኋላ አላህ ከአሁን በኋላ የሚያምንልህ የለም ተስፋ ቁረጥ አላቸው። እንደዚህማ ከሆነ ጌታዬ አሉ ረቢ ላ ተዘር አለል አርድ ሚነል ካፊሪን ዲያራ ከአሁን በኋላ እምድር ላይ የአንድንም ከሃዲ ቤት አታስቀምጥ አሉና ዱዓ አደረጉ። አላህ ዱዓቸውን ሰማና እንዳጠፋልህ ከፈለክ አንድ ስራ ስራ አላቸው። ምን መርከብ ስራ አላቸው። መርከብ የተሰራው በረሃ ላይ ድሮውንም አናምንም ያሉት ከሃዲዎች ነብዩላህ ኑህን አለይሂ ሰላም እብድነህ ይሏቸው ነበር። እብድነህ ይሏቸው ነበር። ምን ጊዜም ከሃዲያኖች አመጸኞች ለመልእክተኞች የሚሰጧቸው ስያሜዎች ይዘገንናሉ። ደጋሚ፣ ጠንቋይ፣ ውሸታም፣ አጭበርባሪ፣ እብድ እነዚህን የመሳሰሉ ስሞች ነው የሚሰጧቸው። ከዛ አላህ ባዘዛቸው መሰረት ነብዩላህ ኑህ መርከብ መስራት ጀመሩ። እነዛ ከሃዲያኖች መርከብ ሲሰራ ሲያዩ ጊዜ አሁን ገና እብደቱ ግልጽ ወጣ፣ ጋህድ ወጣ። እነሱ ማን እንዳዘዘው አያውቁማ። መርከቡን ሰሩና ጨረሱ። ልክ እንደ ጨረሱ የአላሁ ሱብሓነሁ ወተዓላ ትእዛዝ መጣ። ምን አለ? መርከቧ ውስጥ ከሁለቱም ጾታ ጥንድ ጥንድ አስገባላቸው። ከሁለቱም ጾታ ከወንድም ከሴትም፣ ከሰውም ከእንስሳም ከአራዊትም አስገቡ። ልክ ያመኑት በሙሉ ውስጥ ገብተው ሲጨርሱ ኦኬ ጀዛኪላሁ ኸይረን ራቢያ ተላደውያ ጥሩ ነው ምክርሽ ቢኖር ጥሩ ነው። ከዛ በኋላ ምን ተፈጠረ መሰላችሁ? ነብዩላህ ኑህ አለይሂ ሰላም አማኞቹንና ከአራዊቶችም ከእንስሳዎችም ጥንድ ጥንድ ካስገቡ በኋላ ሱብሃንአላህ እዛ በረሃ ላይ የአላህ ትእዛዝ መጣ። ሁለተኛ ምን የሚል ሰማይን ተከፈች አላት። አላሁ አክበር። ምድርን ተከፈች አላት። ከሰማይ ውሃ መንቧቧት ጀመረ። ከምድር ውሃ መፍለቅ ጀመረ። ውሃ ለማግኘት በጣም ረጅም መንገድ ሲሄዱ የነበሩ ሰዎች ከቤታቸው ስር ከየበራፋቸው ከበረሃው ውሃ መንቧቧት ጀመረ። መርከቧ ውሃ ላይ መንሳፈፍ ስትጀምር ምን አሉ ነቢዩላህ ኑህ? ሁለት ሰዎች አላመኑም ከቤተሰቦቻቸው፣ ልጃቸውና ሚስታቸው። ምን አሉ? ያ ቡነየር ከማና፣ ልጄ እባክህን እስቲ ግባ፣ እባክህን ልጄ አሉ። እናት ከአባት የበለጠ ለልጅ የምታዝን ብትሆንም አባትም ግን ያዝናል። እባክህ ልጄና ግባ ሲሉት ሰአዊ ኢለል ጀበሊ ያዕሲሙኒ ሚነል ማል፣ ያንተን መርከብ ወደዛ አድርገው ለዚህ ውሃ ብለህ ነው እንዴ? እተራራ ላይ ወጥቼ ድናለሁ አለ። የተራራው ባለቤት ማን እንደሆነ ልብ አላለም። አረ ልጄ ላ ዓሲመል የውመ ሚን አምሪላህ፣ ዛሬ ከአላህ ትእዛዝ የሚያድን የለም ናግባ እያሉት እምብየው እያለ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሙኢሊያስ እንቅልፍሽን ጨርሰሽ መጣሽ? ዛሬ የሚያድን የለም አሉ። ገደው ወሐለ ቡጁ ፈካነ ሚነል ሙግረቂን፣ ማዕበሉ መጣና በአባትና በልጅ መካከል ጋረደ ይላል። ከዚያም ልጅ ወደ ውሃ ውስጥ፣ አባት ወደ ላይ፣ ሚስትና ልጅ ጠፉ። ከከሃዲያኖች ጋር አማኞቹ ብቻ ዳኑ። ልክ ከሃዲያኖችን እንደ ጨረሰ ምን አለ አላሁ ስብሓነሁ ወተዓላ? ሰማይን አቅሊዒ አላት፣ አቁሚ። ምድርን ምን አላት? ኢብላዒ ማአኪ፣ ውሃሽን ምጠጪ አላት። አማኞቹ በሰላም መኖር ጀመሩ። ያሳለፉትን ትልቅ ችግር ግምት ውስጥ አላህ አስገብቶ 950 ዓመት ዳዕዋ ስላደረጉ ከኡሉል አዝም ውስጥ አስገባቸው። ከኡሉል አዝም ውስጥ አስገባቸው። ነቢዩላህ ኑህ አይሰማም? ጥሩ። ሙሳስ ሙሳ አለይሂ ሰላም እሳቸውን ብዙ ስቃይ አሳልፈዋል። ያስተዳደጋቸውን ታሪክ መለስ ብላችሁ አንብቡ። ወሐላይ ወርውሪ አላት ውዲቷን እናት። እሳጥን ውስጥ አድርገሽ ውሃው ላይ ወርውሪው አላት። ተወረወሩ እንደ እቃ ተገኝተው ፍራኦን ቤት አደጉ። እርግጥ ነው ሁለቱም እንደ ልጅ አድርገው ቢያሳድጉም ያደጉት ግን ከእናት ውጭ ነበር ለተወሰነ ጊዜ። ካደጉ በኋላ ልብ በሉ الله سبحانه وتعالى ملائكتين ሰጣቸው። ይሄንን ማዕረግ ሲያሸክማቸው ብዙ ስቃይ አሳልፈዋል። ፍራኦን ዝቶባቸዋል፣ አሹፎባቸዋል፣ ተሳልቆባቸዋል። ከሃዲያኖቹ ለናምነልህ አንችልም ተአምር ካላሳየህናል። ስንት ተአምር ነበር አላህ ለሙሳ ህዝቦች ያሳየው? እስቲ በቁጥር ጻፉልኝ። ስንት ተአምሮች ነበሩ? 9 جزاكم الله خيرا 9 ተአምሮችን ነው ያሳየው። የከሃዲያኖቹ አመጽኝነት በጣም ድንበር ያለፈ መሆኑን ለማሳየት 9 የተለያዩ ተአምራቶችን አሳይቷል። ነብዩላህ ሙሳ ፍራኦን ሊገላቸው ብሎ ከአገር ወጥቷል። ለምን ሲሉ? ለአላህ ሲሉ። ተርበዋል፣ ተጠምተዋል፣ ቅጥረኛ ተደርገው የሰው ቤት ሰራተኛ ሆነው አሳልፈዋል ከብት እየጠበቁ። ከዛስ በኋላ ላይ ሶሪ አላህ ሱብሃነሁ ወተዓላ የመለእክተኝነትን ማዕረግ ሰጣቸው። ከሰጣቸውም በኋላ ብዙ ስቃይ አሳልፈዋል። እነዚህ ነገሮች ግምቱስ ከመስገባት የተነሳ ከኡሉል አዝም ውስጥ አስገባቸው። ኢብራሂም አለይሂ ሰላም ከኡሉል አዝም የገቡበት ምክንያት ለሁላችሁም ግልጽ ነው። ሃ ብሎ ከመጀመሪያው ልጅ እንደናፈቃቸው ለረጅም አመታት ልጅ ሳያገኙ ኖሩ። 80 አመት ሲሆናቸው አላህ ሱብሃነሁ ወተዓላ ተማጸኑና ልጅ አገኙ። በ80 አመታቸው ያገኙት ልጅ ወስደህ ጣል አላቸው በረሃ ላይ። አይሰማም? ይሰማል? ጥሩ። ልጅህን ወሰድና ከነሚስትህ አሁን ሐረም ካዕባ ያለችበት ቦታ ላይ ማለት ነው፣ ሶፋና መርዋ የሚባለው ቦታ ላይ የሄዳችሁ አይታችሁት ከሆነ ያልሄዳችሁ ደግሞ አላህ ይወፍቃችሁ፣ እዛ ቦታ ላይ ቁጭ አድርገው በ80 አመት ያገኙት ልጅ እዛ ጥለህ ተመለሳላቸው። ልብ በሉ። ልክ አስቀምጣቸው ሲመለሱ እናት ምን አለች? ለማን ነው የምትተወን አለች። አላህ አዘዘህ ነው አለቻቸው። አዎ ያሉ ባንደበታቸውም አይደለም የተናገሩት ይባላል፣ በኢሻራ ነው ባንገታቸው ወዝውዘው። ከዛ ምን አለች መሰላችሁ? ኢማን ያላት ሴት የአላህን ጌትነትና ጎጂ ጠቃሚ ጠባቂ አምላክነት የምታመን ሴት ማለት ከሷ ታሪክ መውሰድ ትችላለች። ምን አለች መሰላችሁ? አላህማ ካዘዘህ ኢዘን ላ ይضيعና ያላህ ተእዛዝማ ከሆነ እኮ ለጥፋት አይዳርገንም አለች ሀጀራ ረዲየላሁ አንሃ። ለጥፋት አይዳርገንም ሂድ አለቻቸው። ሄዱ። እናት ልጅ እስማኤልን ማሳደግ ጀመረች። ብቻዋን አሳደገች፣ ዳረች። ከተዳሩ በኋላ ሁለት ጊዜ ነው ነብዩላህ ኢብራሂም ልጃቸውን ለማየት የመጡት። የመጀመሪያው ጊዜ ሲመጡ አለይሂ ሰላም በሩን አንኳኩ። ሁለቱም ጊዜ አላገኙአቸውም ልጃቸውን እስማኤልን። ልክ ሲያንኳኩ ከፈተች። ከከፈተች በኋላ ባለሽ የታለ አሏት። እርዚቅ ሊፈልግልን ሂዱ አላለች። እንዴት ነው ኑሯችሁ ብላ ጠየቀች። ልብ በሉ ይሄን ታሪክ ያላነበባችሁ ያልሰማችሁት፣ ስስታም ሚስት እንዳይገጥማችሁ ወንዶች አሚን በሉ፣ እንደዛውም ስስታም ባል። የአላህን ጸጋ ግምት ውስጥ የማያስገቡ ሴቶችና ባሎች አሉ፣ ሁለቱም ጾታዎች። ምን አለቻቸው መሰላችሁ? እንዴት ነው ኑሯችሁ ስትል በጣም ችግር ውስጥ ነን አለች። የሷ ጤንነት የሷ ማግባት የሷ ባሏ አካለ ሙሉ ሆኖ እርዚቅ ሂዶ ፈልጎ መምጣቱን እንደኒዕማል ቆጠረችውማ ዛሬ ቤት ተከራይቶ የሚያኖራት አላህ ይውደድህ ወንድም ሆንክ ሴት ሁላችንንም አላህ ይውደደን አቦ ልብ በሉ ይሄንን ሁሉ ጸጋ ረሳችና በአሁን ሰዓት ምሳሌ ላርግላችሁ ቤት አከራይቶ የሚያኖራት ከሆነ ኢማኗ ዜሮ ከሆነ አረ እንደውም ከዜሮ በፊት ኔጌቲቭ ውስጥ ከገባ የሚታያት ቪላ ቤት ብቻ ነው በሁለት እግሯ የምትሄድ ሚስት የሚታያት መኪና ነው ባለ አራት እግር ልብ በሉ የሷ ሁለት እግር እንደ ጸጋ አልቆጠረችው እሷ የምታድርባቸው የምትኖርባቸው ሳሎን መኝታ ክፍል እቃ ክፍል እንደ ቤት አልተቆጠረም እና ምን ትፈልጋለች ትልቅ ግቢ ቤት ቪላ ቤት ትፈልጋለች አያችሁ የአላህን ጸጋ ለዚህ ነው ረሱል አለይሂ ሰላቱ ወሰለም የአላህን ጸጋ እንዳትክዱ ወደ ታች ያለውን ተመልከቱ አሉ انظروا الى من هو اسفل منكم ولا تنظروا الى من هو فوقكم لئلا تزدروا نعمه الله عليكم بدنيا الرجد كنانت بتاتشي ودالو تملكتو كنانت بلاي ودالو تاتملكتو يا اللهن صقا ان تنش ادرغاچو انداتملكتو ياغزاچو حالنا نبي الله ابراهيم عليه السلام እንዴት ነው ኑሯችሁ ብለው ሲጠይቋት አረ ችግር ውስጥ ነን አለች ጸጋውን ሁሉ ክዳ ነው ከዛ ምን አሉ መሰላችሁ በቂኔ ነው ትምህርት ያስተላለፉት ሲመጣ ባልሽ ማነው ማነህም አላለቻቸውም እኮ ግባም አላለቻቸውም ሱብሃንአላህ አላህ ከስስት ይጠብቀን አቦ ሽማግሌ ናቸው እኮ ይታያችሁ ትልቅ ሽማግሌ ማልበልም አላለችም ግባም አላለችም ሲመጣ አሉ ሲመጣ ምን ትያለሽ መሰለሽ አሏት غير عتبه بيتك بيو የቤትህን ወጋግራ ቀይረው መሰሶ ማለት ነው አልገባትም ማጅሬ እንዴት ይገባታል ያላህን ጸጋ ሳታውቅ ለመገመትም አልቻለችም አንድሽ ማን ልበል ስትል ሽማግሌ መጥቶ ነበር እንዴ በዩ نبي الله اسماعيل عليه السلام بزن ساعات نبي يالهونو كذا سو متو نبر اندي قالو سبحان الله عندن دغزي من يبارال مسلاچو وندموچنا هايتوچي ابات يلج فكر كاللبت لج يا ابات فكر كاللبت انداغاطامي يهونو بوتا لاي سيالف يلجون طرن لياغني يشلال يلالو اباتم اندزاو لجم اندزاو ሁለቱም ፍቅር ካለባቸው نعم والله ትክክል እየደገፈኝ ነው ማለት ነው ከዛ የሆነ ሽታ የሆነ ጥሩ ማዓዛ ነገር ያጋጥማቸዋል اسماعيل ወደፊት እኮ الله سبحانه وتعالى ነብይ ሊያረጋቸው ነው ሰው መጥቶ ነበር እንደ አንቺ አሏት እምላችሁ ሆኔ አንቺ ብለዋታል ማለት አይደለም አንድ ባል ለሚስቱ አንቺ ማለት የለበትም ይሄ ተገቢ አይደለም አንቺ የሚል ካለ ጋጠወጥ ባል ነው ሐቂቀተን እንኳን ለሚስቱ አይደለም እንኳን ለሚስቱ አይደለም የህይወቱ ተካፋይ ለሆነችው አይደለም የሱን ማንነት ጎደለነቱን የምትሞላለት ሚስት አይደለችም አኑ አይኖቹ መጥፎ ላይ እንዳያርፉ የገደበችለትን ሚስቱን አይደለም የአይን ማረፊያ የሆኑ ልጆችን የምታስገኝለት የሆነችን ሚስት አይደለም ልብሱ ሲቆሽሽ ሲርበው ሲጠማው ጭንቀት ውስጥ ሲገባ አብሽር የምትለው ሚስቱን አይደለም ሰራተኛን እንኳን አንቺ አይልም አንድ ሙስሊም አይዋ ትክክል ራቢያተ አደውያ እሷ ለሱ ሀቢቢ ማለት አለባት እሱ ለሷ ስሟን እንኳን ባይጠራ ሀቢብቲ ይበላት ይሄ ነው ትክክለኛው ትርጉሙን ታውቁታላችሁ ሁላችሁም አይደለም ግን ስንቶቹ ናቸው እንደዚህ የሚጠራሩት አረ እንኳን እንደዚህ ሌላ አይደለም በስሙ እንኳን የማይጠራት በርካታ ናቸው በስሙ እንኳን የሱ ቅጥረኛ ተመስለዋለች ባሪያ አድርጎ ያመጣት ይመስለዋል አንዳንድ ጊዜ ወላኩላ አልተውት ይሄንን በሌላ ጊዜ ኢንሻአላህ ባል እና ሚስት አልሐያቱ ሰዒደቱ ፊል አሰዓደቱ ፊል ሐያቲ ዘውጂያ ደስ ያለ ህይወት በትዳር ደስ ያለ ህይወት በትዳሩ ዓለም ውስጥ የሚል የሁለቱንም ሐቅ ኢንሻአላህ ወደፊት አላህ ካቆየን እናየዋለን በያስባለውን ካሁን በፊት ካላያችሁት ላገቡትም ህይወታቸውን እንዲዳስሱ ያግዛቸዋል ላላገቡትም ደግሞ እንዲዘጋጁበት ያግዛቸዋል ከዛ በኋላ ምን አሉ ነብዩላህ እስማኤል የመጣ ሰው አለ እንዴ አሏት አዎ አንድ ሽማግሌ መጥቶ ነበር ምን አለ እንዴት ነው ህይወታችሁ አለ ነገርኩት ችግር ውስጥ ነን ብዬ ነገርኩት ከዛስ ምን አለሽ غይር አተበተ ቤቲ ከብሏል የቤትህን ወጋግራ ምሰሶ ቀይር ብሎሃል አለ አዎ አንቺ እኮ ነሽ ወደ ቤተሰቦችሽ ሂጃሏት ሱብሃንአላህ አያችሁ ሁለቱ ሲረዳዱ የቤትህን ምሰሶ ቀይር ብሎሃል አለችው እሱ አልገባትም እሱ አልገባትም ቢገባትማ እኮ ትደብቅ ነበር መፈታት አትፈልግማ እንደዚህ ብሏል አዎ አንቺ ነሽ እኮ ወደ ቤተሰቦችሽ ሂጂ አሏት አሰናበቷት ልጅ የአባቱን ትእዛዝ ሲፈጽም አላያቸውም እኮ አባቱን ከጊዜ በኋላ ደግሞ መጡ ሁለተኛ ሚስት ያቺን ፈተው ሌላ አግብተው አገኙ አይዋ ያአላህ ትክክለኛ ባሪያ ነበረች ወንዶቹ አሚን በሉ አቦ እንደዚህ አይነቷን ሚስት አላህ እንዲለግሳችሁ እስቲ ወንዶች እንዳሉ እንኳን በአሚን ልየው እስቲ አሚን በሉ ወንዶች 1 2 3 4 5 6 7 8 9 10 ማሻአላህ ደስ አይልም አላችሁ ማለት ነው ደስ ይላል አሁን ወንዶቹ ብቅ ብቅ አላችሁ አይደል ስለሚስት ሲወራ ትገርማላችሁ እኮ እንደው ወይ ጉድ ቅድም መልስ መልሱ አትመልሱም አሁን ስለሚስት ሲወራ አሚን ለማለት ብቅ እሺ ይመቻችሁ ለማንኛው ጥሩ ከዛ ምን ተፈጠረ መሰላችሁ አቦ ከሚስት በላይ ግማሽ ዲንህን የምትሰጠህ እኮ እሷ ናት ግን ልብ በል አይዋ ግን ልብ በል እንደዚያውም ደግሞ ማሟላት ያለባትን ክራይቴሪያዎች መሰረት ውስጥ ግምት ውስጥ ሳታስገባ የምታገባት ሴት ደግሞ ግማሽ ዲንህን ታወልቅብሃለች ጀዛኪላሁ ኸይረን ሙአብዲን ለበበል ለማንኛውም ዱዓ ያስፈልጋል እንጠናና ይሉና ሲሽከረከሩ ኑሮ ያጊጋቡና ሲጠናኑ የኖሩት መጠናናት አጥንቱ ነው ቁጭ ይላል ትንሽ ካረፈደ የት ነበርክ ሌላ ጀመርክ እንዴ በጊዜ አገባም እንዴ ቤትህን ረሳኸው እንዴ ቀስ ተብሎ እኮ መምከር ቀላል ነው አንተም በረበር እያየሁ መጠበቅ አለብኝ እንዴ የምታኖረኝ ከሆነ በትክክሉ አኖረኝ እሱ ገዝቶ ማምጣት ማብላት የሚችለው ሽሮ ከሆነ ሁሉ ጊዜ ሽሮ እየበላሁልህ ነው እንዴ የምኖረው ሽሮ ልታበላይ ነው እንዴ ያገባኸኝ ሱብሃንአላህ ከእንደዚች አይነቷ ሚስት አላህ ይጠብቀን አቦ ሁላችንንም አሚን በሉ እስቲ አሁንም ወንዶቹ ለሴቶቹ ደግሞ ዱዓ አረግላችኋለሁ ቆይ ለማንኛውም እንዳትተባበሩ ሴቶቹ ወንዶቹ ብቻ አሚን ይበሉ ከዛ በኋላ እችኛዋ ኢማን ያላት ነበረች መጡና አባት እንደምናችሁ አሉ አልহামዱሊላህ ይደህናነ አለች የቤቱ ባለቤት ወዴት ሄዶ ነው እርዝቅ ሊፈልገልን ሄዶ ነው እንዴት ነው ኑሯችሁ በጣም ደስ የሚል ኑሮ ነው አለች ለዩነት እኮ የለው የሰዎቹ ልዩነት እንጂ እርዝቁ ከበፊት ሀብታሙ ነው አይደለም አሁንም ለድን ሄደው ነብዩላህ እስማኤል አያችሁ ከዛ ምን አሉ መሰላችሁ ምን አሏት لا تغير عتبة بيتك بيوسيمتا يا بيتهن وغاغرا مسسون دا تكايرا واتبك اهياز بيو وارو ما اللي بيل ستلاتشو عندشي ما قلينو بيو وارو اهنم كعادن بوتا تملسونا مبتو ከዛ በኋላ ምን ተከሰተ መሰላችሁ? አሁንም ሸተታቸው የአባት ሽታ ማዓዛ የመጣ ሰው ነበር እንዴ አሉ። አዎ ደስ የሚሉ ሰው አለች። ደስ የሚሉ ሰው መተው ነበር። አያችሁ ምን አሉሽ? ስለ ኑሯችን ጠየቁኝ። እኒዕማ ውስጥ ነን አልኳቸው። ከዛስ? لا تغير عتبة بيتك بيو የቤትህን ምሰሶ እንዳትቀይረው በይው። አንቺ ኮነሽ አባቴ ነው ወዶሻል ማለት ነው። ከዚህ በኋላ ከተወሰነ ጊዜ በኋላ ትእዛዝ መጣ ለአባት። ተመልከቱ የመጀመሪያው ልጅህን ወስደህ ጣል፣ እሺ? እሳት ውስጥ መወርወር። ሁለት ኡሉ العزم ሊያሰኛቸው የቻለበትን ነው። ሶስተኛ ትእዛዝ ሊመጣ ነው አሁን፣ ልጅህን እረድ። ሱብሃንአላህ ልጅህን እረድ። በሰማንያ ዓመት ያገኘሁት ልጅህን እየሳምኩ ሳላሳድገው ውሰድና ጣል ተብዬ አሁን ደግሞ እረድ ባላለሁኝ እንዴ? እንቢ አላሉ። እሺ ትእዛዙ የመጣው በመናም። አባት ወደ ልጅ መገስገስ ጀመሩሃ። ልጄ አቤት አባቴ። ልክ ሲገናኙ ይላል ተዋወቁ። ቀጥታ ማነህ ማነህ አልተባባሉ። አባት ልጅን ሲያገኝ እንዴት አድርጎ እንደሚስመው ታውቃላችሁ? ጨካኝ አባት ካልሆነ በስተቀር። ልጅም እንደዛው ትንቅንቅ ተደራርገው ተሳሳሙ። ከዛስ? ትእዛዝ መጥቷል እኮ ልጄ አሉ። ምን አይነት ትእዛዝ? ልጅህን እረድ የሚል። ዝግጁ ነኝ አባቴ አለ። ያ አበቲ ፈዓል ማ ትእመሩ ሰተጅዱኒ ኢንሻ አላሁ ሚን ሳቢሪን። አባቴ የታዘዝከውን ስራ አብሽር፣ እኔ ለታዘዝክበት ነገር አጋዥኝ ታገኘኛለህ ኢንሻ አላህ አሉ። በራሳቸውም አልተማመኑም። ከዚያስ? ሊያርዱ አንጋለሉ ልጃቸውን። ልጅን ያ ኢብራሂም ቀድ ሰደቅተ ሩዕያ፣ ያየኸውን መናም ትእዛዝ እውን አድርገሃል። አሁን ግን ልጅህን ማረድ የለብህም፣ ተክተንልሃል አላቸው። በጅብሪል አማካኝነት በግ መጣ ነው የሚሉት ዑለማዎች። ታረደ፣ ልጅ ዳነ። አያችሁ እነዚህን የመሳሰሉ ከበባድ ፈተናዎችን ስላለፉ ኡሉል አዝም ተባሉ። ከኡሉል አዝም ውስጥ ገቡ። ዒሳም እንደዚሁ ትልቅ አደጋ ችግር አሳልፈዋል አለይሂ ሰላም። ሊሰቅሏቸው፣ ሊያርዷቸው፣ ሊገሏቸው የሁዶች ተንኮል ሸርበው አላህ ወደ ላይ አነሳቸው። ነቢዩ ሙሐመድ ሰለላሁ አለይሂ ወሰለም አምስተኛው ኡሉል አዝም የቁርጥ ውሳኔ ባለቤት ከተባሉት ውስጥ እሳቸው ናቸው። የእሳቸውን ስቃይ እንግልትማ ታሪክ ብቻ ዘግቦ ያስቀምጠው። ማንም ላይ ያልደረሰ ስቃይ፣ ከዘለፋ፣ ከስድብ፣ ከሽሙጥጫ፣ ከማዕቀብ። የራብ ማዕቀብ ተጣለባቸው። 3 ዓመት ሙሉ ማዕቀብ ተጥሎባቸው፣ ማንም ለነሱ እንዳይሸጥላቸው ረሱል አለይሂ ሰላቱ ወሰላም። ማንም እንዳይሸጥ ከመራባችን የተነሳ ይላል አንዱ ሰሃቢይ ሲናገር፣ እምን በላው አተን የበከቱ እንስሳዎች ተጥለው አራዊት በልቷቸው የተረፈውን ቆዳ እየሰበሰብን በውሃ እያረጠብን እናኝክ ነበር አሉ። እንዲህ አይነት ህይወት አሳልፈናል እኛ። እንኳን እንደዚህ አይነት ህይወት አይደለም፣ አንድ ቀን ቁርስ ቤት ውስጥ ረፈድ ካለ አካኬ ዘራፍ እንላለን አይደል? ጾመን ውለን ረመዳን ላይ የምናፈጥርበት ነገር እኛ በምንፈልገው መንገድ ካልተዘጋጀ በስተቀር ቤት ውስጥ ምን እንደምንል እያንዳንዳችን እናውቀዋለን። 3 ዓመት ሙሉ የረሃብ ማዕቀብ ተጥሎባቸዋል። ምን ይዘው ስለመጡ? ላኢላሃ ኢላላህን ይዘው ስለመጡ፣ የጀነት መግቢያ ቁልፍን ይዘው ስለመጡ። ተከታዮቻቸውም እሳቸው ፊት ለፊታቸው እያዩ ሰሃቦቻቸው ይገደሉ ነበር። ፊት ለፊታቸው እያዩ ሰሃቦቻቸው ይገረፉ ነበር እንስሳ በማይመታበት አለንጋ እርቃናቸውን ቢላልን ታውቃላችሁ ታሪኩን የመጀመሪያዋ የኢስላም ለኢስላም ብላ እብልቷ ላይ በጦር ተወግታ የተገደለችው የአማር እናት ሱመያ ታሪክ ዘግቦ አስቀምጦላታል ረዲየላሁ ዐንሃ ያሲር የአማር አባት ልጅ ተንበርክኮ ታስሮ እየተገረፈ እፊት ለፊቱ አባቱን አንቀው ገለዋል ሲሰቃዩ እያዩ ረሱል ዐለይሂ ሰላቱ ወሰላም ሊከላከሉላቸው ባለመቻላቸው አንዲት ቃል ብቻ ተናግረው አልፈዋል አማርና ሱመያ ከመገደላቸው በፊት ምን አሏቸው ሶብረን ያ አለ ያሲር ፈኢነ መውዒደኩም አልጀና صبر ادرغو ان انت يا ياسر بيتسبوچ يننت مگنانيا بوتا جنت ناتالو الله اكبر اياچو صبر ادرغو يننت مگنانيا جنت ناتالاچو اناتنا ابات لجگار جنت است يگنانيالو لببب ايهنن سقاي ايايو رسول عليه الصلاه والسلام منم نگر مادرگ سلمايچلو በድብቅ ዳዋ ሲያደርጉ ሲመክሩ የተወሰኑ ሰዎች ሲያምኑላቸው ከመካ ወጥቼ ጧኢፍ እጄ ዳዋ ላድርግ ብለው እስቲ የጧኢፍ ሰዎች እንኳን ቢቀበሉኝ ብለው ወደዛ ሄዱ። ጧኢፍ አካባቢ ሲሄዱ የተጠበቋቸው በማጨብጨብ አልነበረ። ከመካ የባሰ ነበር የተጠበቃቸው። ሰላዋቱላሂ ወሰላሙሁ ዐለይሂ ልጆችንና እብዶችን ነበር ድንጋይ አስይዘው ባሮችን ይላኩባቸው። ቀጥቅጡት መካ ውስጥ የሚለው ውሸት አነሰውና ወደኛ ደግሞ ይሄንን ውሸቱን ይዘው መጣሉ። ረሱል አለይሂ ሰላቱ ወሰላም በህይወታቸው አንድም ቀን ዋሽተው አያውቁ። አንድም ቀን ሀቅ ይዘው ስለመጡ ብቻ ውሸታም ማሏቸው እንጂ የኢስላም ጠላቶች በህይወታቸው አንዴም ቀን ውሸት አሏሹ። መዋሸት አይደለም አስበውም አያውቁ። ቀጠቀጧቸው صلى الله عليه وسلم كدلو بذات يتنسى وديت اندمي هيد راسين سات كنالو چاماچو بدنين بوچ بوچ نبر يلالو يتاريك زغابيوچ صلى الله عليه وسلم قرن السعالي بيميبال بوتا لاي سدرس جبريل متانا السلام عليك يا رسول الله علينالو صلى الله عليه وسلم ياز سيارگين እራሴን አወኩኛሉ። ራሳቸውን ስተው ነበር። አብሽር የሄድክበት አከባቢ ዳዋን ልታደርግላቸው ሂደህ የመለሱልህን መልስ አላህ ሰምቷል። የተራራዎች ጠባቂ መላእክት ልኮልሃል ትእዛዝ ብቻ ነው ካንተ የሚጠብቀው ብሎ ሳይጨርስ የተራራው ዘበኛ መላእክት ከቻለ አሰላሙ አለይከ ያ ረሱላህ አላቸው ሰለላሁ ዐለይሂ ወሰለም። ያንተን ተእዛዝ ብቻ ነው የምፈልገው እንሽእታ ለኡጠብቀን عليهም الاخشبين ከፈለክ እነዚህን ሁለት ተራራዎች አገናኝቼ ጭፍልቅ ላድርግልህ አላቸው። አያችሁ እኔ ብሆን እዚህ ቦታ ላይ እንኳን መላእክት መጥቶ ላጥፋልህ ብሎ አይደለም አንድ ተራ ፖሊስ ወንድም ቢኖረኝ አንድ ሰው ተኩር አድርጎ እንኳን ቢመለከተኝ ለምን ተመለከተኝ ውሰድና እሰርልኝ ይላለው አይደለም እንዴ? ከፍ ያለ sultaan ያለው ቤተሰብማ ያለው ከሆነ እሱ እንጂ ምድር ላይ ያለ አይመስለው። ሳቸው ግን ሰለላሁ ዐለይሂ ወሰለም ላ አላ እንዳትነካብኝ إني لأرجو أن يخرج الله من أصلاب هؤلاء من يعبد الله وحده أني الناس بدبدبنهم على من اللهم بلنهم تسفى لن يالو مؤمن من قزم تسفى ورجمهن على البت بقرف بسكال بسكأي بالراب بسدب سنبيوت علت بتسر بفزبت تسفى ورجمهن على البت ዱንያ ላይ ከተሳካ ተሳካ ዱንያ ላይ ካልተሳካ ግን ጀነት አለችለት። መርሳት የለበትም። እመል ገለበቱ ፊ ዱንያ አዊል ውስጥ ግን ሙናፊቆችና የሁዶች ነበሩ። የሁዶችና ሙናፊቆች ነበሩ። የተለያዩ ድንጋዮችን ይፈነቅሉ ነበር እሳቸውን ከዓላማቸው ከግባቸው ለማሰናከል ለመግደል። ከነዛ ካደረጓቸው አጸያፊ ተግባራት ውስጥ አንዱ የእሳቸውን ልዩ ብርቅዬ የሚወዷትን ሚስታቸውን አኢሻን በዝሙት ስሟን ማጥፋት ነበረ። የእሷን ስም ዝሙት ሰርታለች ብሎ በማጥፋት የእሳቸውን ነቢይነት ለማውረድ ነበረ ሙናፊቆች ሲያልሙ የነበረው። አለፍ ብሎ ደግሞ የሁዶች ካሰቡላቸው ተንኮሎች ውስጥ አንዱ ግብዣ ጠርተዋቸው ስጋው ላይ መርዝ አድርገውበት ስጋው ሊበሉት አፋቸው ምላሳቸው ላይ ሲያደርጉ መርዝ ተደርጎብኛል አትብላኝ ስትል እሳቸው ተፉት። አብሯቸው የነበረው ሰሃቢይ ግን ወዲያው ያችን ስጋ ዋጣት እሱ ሞተ። ሊሞቱ ሲሉ ረሱል አለይሂ ሰላቱ ወሰለም እምላሴ ላይ የዛች መርዝ ስሜት ይስማኛል ሊሉ ነበር ሰለላሁ ዐለይሂ ወሰለም። ሶስተኛው የሁዶች ካሰቡት ተንኮል ና እንወያይ ብለው ጠሯቸው። ጎርጎዳማ አከባቢ ላይ ነበረ ቁጭ ያሉት። ከላይ ሆነው ድንጋይ ሊጥሉባቸውና ሊጨፈልቋቸው ሲያስቡ አላሁ ሱብሃነሁ ወተዓላ ጅብሪልን ልኮ ተነስ ከዛ ቦታ ሊገልሁ ነው ያሰቡት። እነዚህን የመሳሰሉ መከራዎችን አስተናግደዋል ረሱል አለይሂ ሰላቱ ወሰለም። እና የኑህን የኢብራሂምን የሙሳን የኢሳን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ታሪክ ስናየው የቁርጥ የቆራጥነት ዓላማ ባለቤት ሊያስብላቸው የቻለ ወይም የቻሉ ትላልቅ የሆኑ ስቃዮችን ፈተናዎችን አደጋዎችን ስላለፉ ነውና ይሄንን ለማለት ፈልጌ ነው። መዘጋት ያለበት እዚህ ቦታ ላይ ስለሆነ ተንጠልጥሎ እንዳይቀር ነው። በሚቀጥለው የምናያቸው ነገሮች አላህ ያድርሰንና ሐሙስ የምናያቸው ከነብያቶች ውስጥ የበላይነት የሚበልጣለ ወይ ደረጃ አላቸው ወይ እነዚህን አብረን ለማየት እንሞክራለን። በዛሬው አላህ ሰንተው ከሚሰሩት ያድርገን። ወሰለላሁ ወሰለም አላ ነብይና መሐመድ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ማይክ ፍሪ። እኛ ቁርአን ውስጥ በግልጽ እንደተቀመጠው ስማቸው የተዘረዘሩልን በዛው እንቀበላለን። ለኛ ያልተነገሩ አሉ። ማወቁ ግዴታ አይደለም። ስም ዝርዝራቸው ግዴታ አይደለም። ታሪካቸውን ማወቁም ግዴታ አይደለም። ነገር ግን ምን ብለን ነው የምናምነው መሰለሽ? እንደ ሙስሊምነታችን እኛ አላህ ከነዚህ ከ25ቱ ሌላ በርካታ መልእክተኞችን ልኳል ብለን በድፍኑ እናምናለን። በድፍኑ ዝርዝር ውስጥ መግባት አያስፈልገንም። ግልጽ ይመስለኛል። ግልጽ ከሆነልሽ አንዳንድ ስጭኝ ኡሙ አብዲን። ኦኬ ዘክላው ኸይረን ራቢያ ተላደውያ ማይክ ፍሪ።